በሶስተኛ እኛ በእሳቸው ላይ ሶላት እንድናወርድ አዞናል። የቁል ላሁ ስብሓነሁ ወተዓላ ፊ ኪታብህ ልዓዚዝ ኢነ ላሀ ወመላኢከተ ነቢይ ያ አዩሃ ለዚነ አመኑ ሰሉ ዓለይህ ወሰሊሙ ተስሊማ። አላህና መላኢኮቹ መላእክቶቹ ዩሰሉነ ዓለ ነቢይ በመልእክተኛው ላይ ሶላትን ያወርዳሉ። ያ አላህ አያችሁ ትልቅ ደረጃ። ከዛ ቀጠለና አላህ ምን አለ? ያ አዩሃ ለዚነ አመኑ ሰሉ ዓለይህ ወሰሊሙ ተስሊማ። እናንተ አማኞች ነን የምትሉ እሱን የተከተላችሁ በሙሉ በእሱ ላይ ሶላትና ሰላምን አውርዱ አለ። ትዕዛዝ ነው። በመጀመሪያ ታዘናል ሶላት እንድናወር ግን ያለብን ወይ በህይወቱ አንድ ጊዜ ነው የሚያወርደው የሚለው ላይ ዑለማዎች መካከል ልዩነት አለ። ትዕዛዙ ግዴታ ስለሆነ ያም ሆነ ይህ ግን ወንድሞቼና እህቶቼ እኛ በረሱላችን አለይሂ ሰላቱ ወሰላም ላይ ስማቸው በተወሳ ቁጥር የእሳቸው ስም ተጽፎ ባነበብን ቁጥር ልብ በሉ SAW ጽፈን ሶላት ያወርደን እንዳይመስለን። ልብ በሉ በአንደበታችሁ ማለት መቻል አለባችሁ ሰለላሁ ዓለይሂ ወሰለም። እነዚህ እንደ ሶላት አይቆጠሩም። አየዋ። ስለዚህ በአንደበታችሁ ካላችሁ ባትጽፉም ችግር የለው። ዋናው የሚፈለገው በአንደበታችሁ የእሳቸው ስም ከተነሳ ተጽፎ ካያችሁ ሰለላሁ ዓለይሂ ወሰለም ይህን ካላችሁ ከወንጀል ትወጣላችሁ። ወሰላቱላሂ ተዓላ ዓለይሂ ጥሩ፣ አላህ ሶላት ያወርዳል ተባለ በእሳቸው ላይ፣ መላኢኮቹም ያወርዳሉ ተባለ፣ እኛም ሶላት እንድናወርድ። መላኢኮችስ ሶላት ማለት ምን ማለት ነው? ከእኛስ ምን ማለት ነው? ከአላሁ ሱብሓነሁ ወተዓላ ከሆነ هي الثناء عليه في الملأ الأعلى إلهي باللوت مرت يا الله بارياوش زند الساتشون ما ودسونا والصلاة تبالغ له ما مقسو ما ودسو إملايكوش زند إيه كالله سبحانه وتعالى الساتشون لاي صلاة مالتهين وترقوموا له انداد ترسو مقسا ومداسي مالتنا له. وصلاة الملائكة عليه ملائكوش دقمو بس ساتشو لاي صلاة يورد اللو بلو مالت دقمو سناؤهم عليه بسناء الله تعالى ودعاؤهم له النسون الله ساتشو سلا ودس يودس هالو اند دعا ميكوت ارال كالنسو اند اسرم بلو يترقمو تالو كملائكا كهونا استغفار بلو يعلم مالو ከኛስ ዱዓ ነው ተብሏል። ከአላህ ውዳሴ፣ ከመላእክቶች እስትግፋር ምህረት መጠየቅ፣ ከኛ ደግሞ ዱዓ ነው። اللهم صل على محمد ስንል ሶላት አውርድባቸው ማለት ነው። ዱዓ ነው ማለት ነው ከኛ። እነዚህ ሶስቱ ልዩነቶች ካሁን በፊት ልታውቋቸውም ትችላላችሁ። ድንገት ያልሰማችሁ ካላችሁ ደግሞ በዚህ አይነት መንገዱ ያዙት። ልብ በሉ ወንድሞቼና እህቶቼ፣ ረሱል አለይሂ ሰላቱ ወሰላም ለኛ የዋሉልን ውለታዎች በጣም ሰፊ ናቸው። የእሳቸውን ውለታ ዘርዝረን አንዘልቀው። ለኛ ሲሉ ቆስለዋል፣ ለኛ ሲሉ ደምተዋል፣ ለኛ ሲሉ ተደብድበዋል፣ ለኛ ሲሉ ብዙ ስቃዮችን አስተናግደዋል። ለኡመታቸው በጣም ይጨነቁ ነበር። ለኡመታቸው ቆመው ያለቅሱ ነበር ለሊት። እግራቸው እስኪያብጥ ድረስ يوم القيامة እንደው ሌላው ቢቀር ውለታ መመለስ አንችልም። እንደው ሌላው ቢቀር ስማቸው ሲነሳና ስማቸው ተጽፎ ካየን اللهم صل على محمد وعلى آل محمد ማለት እንዴት ይከብደናል? ሊከብደን አይገባም። ባጭሩ ሳይሆን በአንደበታችን አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ካልን ቢያንስ ቢያንስ እንኳን እቺን ሐቅ ተወጥተናል ማለት ነው። የእሳቸውን ሐቅ ተወጥተን ልንዘልቀው እንደማንችል ሊታወቅ ይገባል። ስለዚህ ፈአርሸደን አላሁ ዐዘ ወጀል ኢለ ሶላቲ ወሰላሚ ዓለይህ እሳቸው ለእኛ የዋሉልንን ውለታዎች ከፍለን እንደማ አላሁ ስብሓነሁ ወተዓላ ስላወቀ ምን አለ? እንደው ቢያንስ ቢያንስ እንኳን በእኔ ባሪያ ላይ ለእናንተ በርካታ ውለታ ስለዋለላችሁ እንደው ቢያንስ ቢያንስ እንኳን ሰላትና ሰላም በእሱ ላይ አውርዱ ይላል። ይህ ከመሆኑ ጋር ትእዛዝ ከመሆኑ ጋር በእሳቸው ላይ ሶላት ማውረድ ትእዛዝ ከመሆኑ ጋር ومع أن الصلاة والسلام عليه واجب على أمة الإجابة التي اهتدت على يديه وحق من حقوق المصطفى صلى الله عليه وسلم عليها لأمر الله فإن الله رتب على هذه العبادة العظيمة أجورا جزيلة جاءت بها أحاديث كثيرة بني باري علي ملئك تنيا علي صلاة الناس سلام كورداتشو تلك أجر الله برونا አያችሁ ግዴታን ፈጽመን አጅር እናገኛለን። አንደኛ እኛ በሳቸው ላይ ሶላት ስናወርድ ከምናገኛቸው ትሩፋቶች ውስጥ ፈሶላቱ አለ ነብይ ሰለላሁ ዐለይሂ ወሰለም سبب لمضاعفة صلاة الله تعالى على العبد እኛ በሳቸው ላይ አንዲት ሶላት ስናወርድ አላህ 10 በእኛ ላይ ያወርዳል። አላሁ አክበር። አንድ ሶላት አላህ በኔ ላይ 10 ሶላት ያወርዳል። 10 ተመልከቱ፣ አንድ በ10 ማፈስ። እሺ ምንም ስራ ሳይኖረን ወይም ስራ እየሰራን አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ አላሁመ ሰሊ አላ ሙሐመድ ወሰለም ወባሪክ አለይሂ አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ቢያንስ ቢያንስ 10 ጊዜ ብንል 10 በ10 100 ሶላት እኔ ላይ ይወርዳል ማለት ነው። አጂብ። ሳይለፉ እንቅልፍ ሳያጡ ገንዘብ ከኪስ ሳይወጣ በእግር መራመድ ሳያስፈልግ እድሜያችን ሳይቀንስ ምንም ወጪ ሳናወጣ በአንድ ደቂቃ ውስጥ ከአስር ጊዜ በላይ ሶላት ማውረድ እንችላለን። ይሄንን በተመለከተ አላህ Subhanahu Wa Ta'ala አጅሩ እጥፍ ድርብ መሆኑን ረሱል አለይሂ ሰላቱ ወሰለም እንዲህ ብለው ይነግሩናል። من صلى علي واحدة صلى الله عليه 10 አንድ ሶላት በኔ ላይ ያወረደ አላህ Subhanahu Wa Ta'ala 10 ሶላት በሱ ላይ ያወርዳል። رواه مسلم وفي رواية للنسائي نسائي بزقبوت دقمو من صلى علي صلاة واحدة صلى الله عليه 10 صلوات وحطت عنه 10 خطيئة ورفعت له 10 درجات الله أكبر عند صلاة بني لا يورد عنه 10 صلاة الله يورد لتان السلائي 10 ونجلو تراقف لتان 10 ደረጃዎችን ከፍ ይደረጋል። እንዳትረሱ ይሄን ጥያቄ ጠይቃለሁ። ነሳኢ በዘገቡት ሐዲስ ላይ በኔ ላይ አንድ ሶላት ያወረደ አሉ። አንድ ሶላት ያወረደ አላህ እሱ ላይ 10 ሶላት ያወርድለታል። አንድ 10 ወንጀሎች ይራገፉለታል። ሁለት 10 ማዕረጎችን አላህ ይሰጠዋል። ሶስት ትሩፋቶች አንድ ጊዜ ብቻ ባወረደው ሰለላሁ ዐለይሂ ወሰለም በማለታችን ብቻ። ስለዚህ ይሄንን ትልቅ ትሩፋት መዘንጋት የለብንም። ومن فضل الله تعالى على عباده ان الصلاه احدنا على النبي صلى الله عليه وسلم تبينور ወንድሞቼና እህቶቼ እኛ በሳቸው ላይ ሶላት ስናወርድ ቀጥታ ይደርሳቸዋል። አላሁ አክበር። ቀጥታ እንደምታውቁት ረሱል አለይሂ ሰላቱ ወሰላም እና መልእክተኞች አፈር የነሱን አካል አትበላ ቀብሮ መክፈት አይቻልም እንጂ ቢከፈት እንደዛው ይገኛሉ። ስካው ከ1400 ምናምን በፊት ነው እንግዲህ ተቀበሩት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይታያችሁ እንግዲህ ከነዚህ ምዕተ ዓመታት በፊት ተቀብረው ዛሬ ሂደን ብንከፍተው መክፈት አይፈቀድም እንጂ እንደዛው እናገኛቸዋለን ሰለላሁ ዐለይሂ ወሰለም። የትም ቦታ ሁነን ሩቅ ምስራቅ ሩቅ ምዕራብ ሁነን ሶላት በሳቸው ላይ ብናወርድ ቀጥታ ይደርሰኛል አሉ ረሱል ዐለይሂ ሰላቱ ወሰላም። እንዲህ ይላሉ፣ ለዚህም ማስረጃ ካስፈለገ لا تجعلوا بيوتكم قبورا ولا تجعلوا قبري عيدا وصلوا علي فإن صلاتكم تبلغني حيث كنتم رواه أبو داود. بيتوچاچون قبروچات تدرغوال لببلو وندموچنا هاتوچي بيتوچاچون قبروچات تدرغو من معناتنا استي اج مياوطا ويم متاوطا يزي ترغم يگبا ويم يگبات ቤቶቻችሁን ምን ማለት ነው? እስቲ እጃውጥተው ወይም አውጥታ የምትመልስልኝ ቤቶቻችሁን ቀብሮች አታድርጉ። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ድምጽ ያደረሰ ኡስታዝ ጥያቄው ገብቶኝ ከሆነ ወይም ተሳስቼም ከሆነ አላቅም፣ ቤቶቻችሁን ቀብር አታድርጉ ከሆነ ጥያቄው ነብያችን ሰለላሁ ዐለይሂ ወሰለም ማለታቸው ሰላት ስገዱበት ማለታቸው ነው። ሁሌ ሰላት የሚሰገድበት ከሆነ ቤታችን ቀብር አይሆንም ማለት ነው። ሰላም አለይኩም። እንደውም የሱና ሰላቶች ለወንዶች እቤት ስገዱ ቀብር እንዳይሆን የሚባለውም ለዚህ ነው። አላህ አለም ባረከላሁ ፊኪ ኑር ጀና እንደስምሽ አላህ ያድርግሽ። ማሻአላ በጣም ትክክል መልስ ነው የመለሽው። አበባ ስጧት እስቲ። አበባ አበባ አበባ እስቲ አላህ ይጨምርልሽ። አበባ አበባ ጀባት ተኝታችኋል እንዴ አቦ? አረ ጉድ ነው። አዎ ማሻአላ ትክክል ነው መልሷ። ቤቶቻችሁን ቀብር አታድርጉ ማለት ስገዱበት ማለት ነው። ትክክል ስገዱበት። እንዳልሽውም ለወንዶቹ ፈርድ ሶላት ነው እንጂ ቤት መስገድ የማይፈቀደው፣ ሱና ሶላቶችን ቤት መስገድ ይበልጣል። ለሴት ልጅ ደግሞ ሳሎን ከምትሰግድ መኝታ ክፍል ውስጥ መስገድ ይበልጣል። ዛሬ ግን እህቶቻችን የት ነው ያሉት? እኔ እንጃ አላውቅም የት እንዳሉ። ለተራዊህ እያሉ አኗ ቤታችን ሃኖታ የት እንዳለሽማ እኮ ይታወቃል። ሴቶች ሀገራችን አዲስ አበባ፣ በተለይ አዲስ አበባ አብዛኛው ያውን ግዜ አንዳንድ ቤት ወላጆቻቸው የሚቆጣጠሯቸው ከሆኑ ረመዳን ላይ ነፃነት ያገኛሉ። በምን ምክንያት? በተራዊህ ምክንያት። ከዛ ቀን ይቆጣጠሩና ይሄ ሸይጣን የሆነ መቆጣጠሪያ አለ፣ ሞባይል ታውቁታላችሁ። ሁለት አገልግሎት አለው ወይም ሁለት ስለታማ ሳይድ አለው። ለጥሩ የተጠቀሙበት ጥሩ ሲሆን ለመጥፎ የተጠቀሙበት ደግሞ መጥፎ ነው። እሱን ሲጎረጉሩ እንቅልፍ የሚያጡ አሉ እኮ ቻት ሲደራረጉ። ቻት ማለት ምን እንደሆነ ለሁለቱ እናንተ ታውቃላችሁ። ለማንኛው ከዛ ምን ያደርጋሉ? ተራዊህ ልሰግድ ነው ብላ አባያ አለብሳ ሰጋጅ መስላ መስገጃዋን አንገቷ ላይ አንጠልጥላ ወደ አንዋር መስጊድ ኢሻ ሰግደው የት ይቀጣጠራሉ? ጁስ ቤት። ወላሂ ረመዳን እኮ አዲስ አበባ ያሳዝናል። በኒ መስጊድና ኑር መስጊድና አንዋር መስጊድ የነን ሙስሊሞች መሳቂያ የሚሆኑበት አጋጣሚ አለ። ተነገረ ተነገረ ተነገረ የሚሰማ የለ። የሸወደችው እናትና አባቷን እንጂ አላህን አልሸወደችም። ሰዎች የአላህ ትልቅነት፣ የአላህ ተቆጣጣሪነት፣ የአላህ ሰሚነት፣ የአላህ ተመልካችነት ከቅልባቸው ሲወጣ ለሰው ብቻ ነው ትኩረት የሚሰጡት። ሰው አየኝ አላየኝ፣ ወደደኝ አልወደደኝ፣ አከበረኝ አላከበረኝ፣ አላህ ብቻ ይውደደኝ እንጂ ስለ ሰው መጨነቅ አያስፈልግ። በመሰረቱ የሚደበቅ የለም። እነሱ መደበቅ አለመደበቅ ሳይሆን ለሰው ነው የሚጨነቁት። ታይቻለሁ አልታየሁም ነው ጭንቀታቸው። ግን ያሉበት ቦታ ላይ አላህ ቢፈልግ መሬቷን ማስመጥ ይችላል። እንደ አላህ እኮ ቻይ የሆነ ምንም የለም። ወንጀል እየተሰራ እያየ ያልፋቸዋል። አልሐሊም የተባለበትም ለዚህ ነው። ቻይ ማለት ነው ቻይ። አላህ ቢፈልግ እኮ ምድርን በአንዲት ሰከንድ፣ አረ ከሰከንድ ባነሰች ኩን በማለት ማጥፋት ይችላል አላህ። ግን ያን ሁሉ እያደረጉ ተራዊህ ልሰግድ ነው ብላ ከቤት ሸውዳ ወጣ። አንዳንዶቹ እንደው ቀን ስጾም ውላ ማታ ከካፊር ጋር አብራ ትሽከረከራለች። ልክ ተራዊህ ተሰግዶ ሲያልቅ ተራዊህ እንደተሰገደና እንደተመለሰ ወደ ቤቷ ትሄዳለች። አላህ ፊት ለፊት ሲቀርቡ ዲን አልእስላምን ያሰደባችሁ ብሎ አላህ ሲጠይቃቸው ምን መልስ እንደሚሰጡ ነው እንጃ። አሳ ጎርጓሪ ዘንዶ ያወጣል እንደተባለው ከዛ ጋር አያይዤ ነው ላ ተጃሉ ቡዩተኩም ቁቡረን የተባለበት። ቤቶቻችሁን ቀብሮች አታድርጉ ማለት ስገዱበት ማለት ነው። ወላ ተጃሉ ቀብሪ ዒደን የኔን ቀብር ደግሞ መመላለሻ አታድርጉት አሉ ረሱል ዓለይሂ ሰላቱ ወሰላም። ዒድ ማለት ሁለት ትርጉም አለው፣ የሚመላለስ ማለት ነው። ከሁለቱ ትርጉም ተመላላሽ ማለት ነው። ዒድ ማለት በየጊዜው የሚመላለስ። ስለዚህ የኔን ቀብር የምትመላለሱበት ቦታ አታድርጉት አሉ። ስለዚህ ወሰሉ ዓለየ በእኔ ላይ ሶላትን አውርዱ የትም ሁናችሁ ፈኢነ ሶላተኩም የእናንተ ሶላት ተብሉሁኒ ትደርሰኛለች ሐይሱ ኩንቱም የትም ብትሆኑ የትም ብትሆኑ ሶላታችሁ ትደርሰኛለች አሉ። ቀጥታ ይደርሳችኋል። የሚያደርሰው ማን ነው? እና ያለን ሰለላሁ ዓለይሂ ወሰለም ወየብሉሁ ሶላቱና ويبلغه صلاتنا عليه ملائكة اختص بذلك ينيان صلاة لرسول عليه الصلاة والسلام لما درس بچا يتمدبو ملائكة الله أكبر أياتو السلام صلى الله عليه وسلم ينيان دان دان چن صلاة اكلي اكليت صلاة ባንተ ላይ አውርዳለች ባንተ ላይ ሶላት አውርዷል ብሎ መላእክቱ ያደርሳቸዋል። አያችሁ ትልቅ እድል ትልቅ እድል። በስምሽ ሙና በስምሽ ትክክለኛ ስምሽ ከሆነ ማለት ነው ሙና ያንተ ኡመት የሆነችው ሙና ባንተ ላይ ሶላት አውርዳብሃለች ብሎ መላእክቱ ወስዶ ያደርሳል። አያችሁ አንድ ዱንያ ላይ ወንድሞቼና እህቶቼ የአንድ አገር መንግስት የአንድ አገር መንግስት የአንድ ሀገር መንግስት እኔ ስለሱ ጥሩነት ስናገር የሆነ ሰው ቢያደርሰውና ቢያደርሰው አንተ ስለኔ ተናገርከው ጥሩ ነገር ደርሶኛል ቢለኝ ምን ያህል ነው ደስታ የሚሰማኝ? ሰው እኮ ነው። እሱንም ተራ ሰው ስልጣን ስላለው እንጂ ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጆች ሁሉ አለቃ አላህ ኸሊል አድርጎ የያዛቸው ምርጥ ወዳጅ አድርጎ የያዛቸው እሳቸውሳ መላእክቱ ሶላት ስታወርዱ እከሌ የሚባለው ያንተ ኡመት ባንተ ላይ ሶላት አወርዷል። ለዚህ ማሰጃው ምንድነው? كما في حديث ابن مسعود رضي الله عنه قال قال رسول الله صلى الله عليه وسلم إن لله ملائكة في الأرض سياحين يبلغوني من أمة السلامة رواه أحمد. لالله يتوسل ملائكة شانو مجر لاي يمقوازو مالتنا سياحين مالت توريستو شاچو بك سراچو هي بچانو من هذا قالو يبلغوني من أمة السلام ከኡመቶቼ ሰላምታን የሚያደርሱልኝ ለኔ ብቻ የተመደቡ መላእክቶች አሉ። አላሁ አክበር። በሌላ ሐዲስ ረሱል አለይሂ ሰላቱ ወሰላም የነገሩን ነገር አለ። ረጊመ አንፉ ረጁሊን ዙኪርቱ ዒንደሁ ፈለም ዩሰሊ ዐለየ አፍንጫው በአፈር ይለወስ ይዋረድ ማለት ነው። በሌላ አባባል የኔ ስም እሱ ዘንድ ተወስቶ የኔ ስም እሱ ዘንድ ተነስቶ በኔ ላይ ሶላት ያላወረደ አፍንጫው በአፈር ይለወሳል ውርደትን ይላበስ ማለት ነው። ያ ኢላሂ ሶላት አውርጄ አጅር እንደማገኘት ፋንታ የእሳቸው ስም ተነስቶ ሰምቼ ሶላት ባለማውረዴ በሳቸው አንደበት ተረግም ያለው አላህ ከዚህ አይነቱ እርግማን ይጠብቀንና። በሌላ ሐዲስ ላይ ወንድሞቼና እህቶቼ ሶስት ጅብሪል ጅብሪል ከዕለታት አንድ ቀን ዓለይሂ ሰላም መጣና ሶስት ሰዎችን ረገማቸው። እስቲ ሶስቱን በጅብሪል አንደበት የተረገሙ ረሱል ዓለይሂ ሰላቱ ወሰላም አሚን ያሉ ሶስቱን የምታውቁ እጅ አውጡ። አላህ ከፍ ያድርጋችሁና እስቲ እጅ አውጡ የምታውቁ ሶስቱን። ጅብሪል ተራጋሚ፣ ረሱል ዓለይሂ ሰላቱ ወሰላም አሚን ባይ፣ ሶስት ሰዎች እስቲ ይህን የምታውቁ እጅ አውጡ። አብሽሩ፣ ፌዴራል አይደለሁም እኔ። የሚሞክር የለም። ሐዲስ አልሰማችሁትም ወይም ደግሞ ረስታችሁታል ማለት ነው። ከዚህ ረመዳን ሲመጣ ይነገራል ይሄ ሐዲስ። ተመልከቱ፣ ጅብሪል አለይሂ ሰላም ከዕለታት አንድ ቀን ወደ ረሱል አለይሂ ሰላቱ ወሰላም መጣና እናትና አብ ሁለቱንም ወይንም ከሁለቱ አንዱን አግኝቶ እነሱን ኻድሞ ጀነት ሳይገባ የቀረ አላህ ከራህመቱ ያርቀዋል አለ። አሚን በል አላቸው። አሚን አሉ። ወንድሞቼ እህቶቼ፣ እናትና አባት በሕይወት ካሉ እነሱን አስደስታችሁ ጀነት ሳትገቡ ብትቀሩ በእነሱ የተነሳ ከጀሃነም ተባራችሁ ወደ ጀሃነም ብትሄዱ ትልቅ ውርደት ማለት ነው። እናትና አባት አላህ የእነሱን ሐቅ የምናከብር ያድርገን። ሁለተኛው የጀመርኩት ነገር ነበረ፣ ጥያቄ ጠይቄ ነበረ። ጥያቄውን የሰማችኋላችሁ? ኑርጀና ሰምተሻል? እንደ ጥያቄውን ሰምተሻል? ጅብሪል ኦኬ፣ ጅብሪል ሶስት ሰዎችን ሲረግም ረሱል አለይሂ ሰላቱ ወሰላም አሚን ብለው ነበረ። እነዛ ሶስቱን ኑርጀና የምትሞክሪ ከሆነ አንዳንድ ስጪኝ። ማይክ ልልቀቅልሽ። ትሞክሪያለሽ ሶስቱን ኑርጀና? ኸይር። እንግዲህ አንደኛው በጅብሪል ኦኬ፣ ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ፣ ፓልቶክ ነገር መቼም ችግር አለው አይታየውትም መሰለኝ። አላህ ሱብሃነሁ ወተዓላ ብቻ ነው እንጂ ማይሳሳት ይሄ ችግር ያለበት ነው። ለአንዳንዱ ይታያል፣ ለአንዳንዱ አይታይም። ያው ምንም በእውቀትም ነጠቅም ቢሉም ስህተት ያለበት ነገር ነው። አልታየውትም፣ ቅድም አውጥቼ ነበር፣ አልታየውትም ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጅብሪል አለይሂ ሰላም መጥተው አሚን በል ብለው አሚን ያሉት ምንድን ነው? በአንተ ላይ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰላዋት አላወረደ ካላህ ረህመት የራቀ ይሁን ብሎ ሲል አሚን በል አላቸውና አሚን አሉ። ሁለተኛው ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም አላቸው ረመዳን መጥቶ ረመዳን ያልተጠቀመበት አሁንም ካላህ ረህመት የራቀ ነው ይራቅ ብሎ ሲል አሚን በላለ አላቸው፣ አሚን አሉ። ሶስተኛው ደግሞ የእናትና አባቱን ሀቅ ያልጠበቀ እንደዚሁ ብሎ ሲላቸው አሚን በል ብለው አላቸው፣ አሚን አሉ ማለት ነው። ከተሳሳኩኝ ይረሙኝ ኡስታዝ። ሰላም አለይኩም። ተሰምቶ ነበረ? ግን ይሰማ ነበር? ተሰምቶ ነበር? ኦኬ። ባረከላሁ ፊኪ ኑር ጀና፣ ጀዛኪላሁ ኸይረን። አላህ ይጨምርልሽ፣ አላህ ያቆይሽ ለመልካም ስራ። አበባ ስጧት። አሁንም ዛሬ የሩሙ በአበባ ተጋባዥ እሷ ናት። ሌሎቻችሁ በሙሉ እያንቀላፋችሁ ነው መሰለኝ። ጥሩ አበባ ስጧት፣ አበባ ስጧት። ትክክል ነው የመለሽው መልስ። ሶስቱም ምንም የሚጨመር ነገር የለውም። ትክክል ነው የመለሽው። እናትና አባቱን ሁለቱንም ወይንም አንዱን አግኝቶ እነሱን መካደም ሲኖርበት ካድሞ ጀነት ያልገባ ከአላህ ራህመት ይራቃል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወንድሞቼ እህቶቼ፣ እናትና አባቶቻችን ሕይወት እያሉ እነሱን የሚያስደስት ነገር ሳንሰራ ቀርተን በእነሱ የተነሳ ወደ ጀሃነም ከሄድን እድለ ቢሶች እኛ ነን። አላህ ይጠብቀን። አደራ ነው የምላችሁ። ውጭም ያላችሁ አገር ቤትም ያላችሁ እናትና አባትን ሀቃቸውን ጠብቁ። አደራ። ይሰማል? ይሰማል ወይ? እያስወጣኝ አስቸግሮኛል እኮ ዛሬ። በጣም ጥሩ። አንደኛው ይሄ ነው። ወላጆችን አግኝቶ ከሁለት አንዱ ጥሩ ሰርቶ ጀነት ያልገባ። ሁለተኛው ረመዳንን አግኝቶ መስራት ያለበትን ሰርቶ ሳይማር የቀረ ከአላህ ረሕመት ይራቅ። ሶስተኛው ያንተ ስም ተነስቶ ባንተ ላይ ሶላት ያላወረደ እድለቢስ ይሁን ያላቸው። ምን ይላቸዋል? በሐዲሱ በግልጽ የተቀመጠው ሸቂያ አብዱን ዙኪርተ ዒንደሁ ወለም ዩሰሊ ዓለይክ ፈቃለ ነቢዩ ሰለላሁ ዓለይሂ ወሰለመ አሚን። ያንተ ስም እሱ ዘንድ ተነስቶ ባንተ ላይ ሶላት ያላወረደ እድለቢስ ይሁን። الله سبحانه وتعالى يغرالن ابي بن كعب ابي بن كعب يميبالو صحابي كالتات عند كان الرسول عليه الصلاه والسلام قام متانا طياقه طيقاچو من يا هل برسو لاي صلاه لا اورد بوت علاچو من يا هل غزين تتقمي لرسو صلاه ما اورجا لا درگهو إني أكثر الصلاة عليك فكم أجعل لك من صلاتي من يهلا درق اللوت سلاتشو يفلك كوني أهلا درق اللوت. قال الربع عند رتن يون قزين لرسو صلاة ما رجالتك أمبت على تشو. قال ما شئت عند فلك كارت فإن زدت كتأمركم فهو خير لك يتشالن والوت النصف على تشو. أشي قماشون أنين قماش قزين يانتو صلاة ما ورجع لأدرقو عشان لك مركمو يتشارنو فالثلثين ولتون برسنت مالتنا أرسو لأي صلاة لا ورد ولسوستين يهون مالتنا. قال ما شيء تندفل لك كتأمر كم يتشارنو أجعلوا لطرد كلها علاج أنك دياونس كانوا مولو يرسو صلاة ما ورجع أدرقو لهن يعني. الله أكبر. من قالوا تمثلاتشو هنن سيل؟ قال إذن تكفى همك ويكفى لك ذنبك. إهن ما حدرك أنو المولو ما بلاي صلاة متاوردك هنا حسابهن هلو تبك على هارت حسابهن نسال لحال وانجله يمار اللي هالات. رواه الترمذي وقال حسن صحيح. እንግዲህ ሶላት ምን ጊዜ ማውረድ አለብን? ሶላት ከምናወርድ ምን ቀን ውስጥ ቀን ወይም ቀናቶች አሉ በሳቸው ላይ ሶላትን ማውረድ በጣም ይጠቅማል? ቀኑ ችግር አለ ድምጽ ላይ ሌሊተል ጁሙዓ ሌላ ሞክሩ የውመል ጁሙዓ ጥሩ ይቆራረጣል። ምን እንደማደርግ እንግዲህ አላህ ያግዘን እንጂ። እሺ የተወሰነም ቢሆን ተሰማላችሁ? ይሰማል? አሁን አደም የተፈጠረው በሱ ቀን የተገደለውም የሞተውም በሱ ቂያማ የምትቆመውም በሱ فاكثروا علي من الصلاه فيه بيوم الجمعه كان بني لا صلاه ماوردن ابركتوا فان صلاتكم يننت صلاتاتكم معروضه علي تقرب لي ያለች ቀጥታ እዚ ጋ አድራሽ መላእክት አይደ ተመልከቱ። ጁሙዓ ቀን የሚያደርስ ሶላት አለች عليه افضل الصلاه وازكى التسليم ከጁሙዓ ቀን ሌላ ባሉ ቀናቶች ግን የሚያደርስ የሆነ መላእካ አለ ነው። ሌላው جاء في حديث ابن مسعود رضي الله عنه ان رسول الله صلى الله عليه وسلم قال الناس بي يوم القيامه اكثرهم علي صلاه يوم القيامه كسوچ كله ودني قربنا يبلط سو قالوا ዱንያ ላይ እያለ በእኔ ላይ ብዙ ሶላት የሚያወርድ ሰው ነው አሉ። የውመል ቅያማ እኔ ዘንድ የተወደደና ቅርብ ሰው የሚሆነው ዱንያ ላይ እያለ በእኔ ላይ ሶላትን የሚያበዛ ሰው ነው አሉ። አላህ ይወፍቀን። في هذا الخبر دليل على أن أولى الناس برسول الله صلى الله عليه وسلم في القيامة يكونوا أصحاب الحديث. كذي حديث يمنا جن ونجر بني لاي بتأم بركات الصلاة يميار تسونا وكرب كالو بركات حديث دقم يميار بتنا معنا تشو يا حديث مهورنا تشو حديث يميسفو حديث يميستمرو يهونو تقول ما وش ناتشو عند حديث بتناقروا كتر صلى الله عليه وسلم يلان عند حديث بس أفو كتر صلى الله عليه وسلم يميلون يصفعلو سلزي كذي حديث ما نملي ودا دراتشو يما يجلو مرت سوچ بلو مالت محدي سوچ ناتشو يا حديث مهورانو وچلان إذ ليس من هذه الأمة قوم أكثر صلاة عليه صلى الله عليه وسلم منهم سلزي علماء من الآن مسلاته يذكر العلماء هذا الحديث وأمثاله في شرب أصحاب الحديث إهن الحديث مسرت بمدرك حديث يميستمرو حديث يميصفو يا حديث علماء بتعام ميقرمو أن السنة تشو كزج أمة بلاج سوي لانو. قال سفيان الثوري رحمه الله لو لم يكن لصاحب الحديث فائدة إلا الصلاة على رسول الله صلى الله عليه وسلم فإنه يصلي عليه ما دام في ذلك الكتاب صلى الله عليه وسلم تملكته من لعله سفيان الثوري يميبالو تلك مهر لو لم يكن لصاحب الحديث فائدة حديث يمي الناقر حديث يمي سيف حديث يمي استمر ساو عندو ليلاو كرتو ሶላት በሳቸው ላይ ከመውረድ ውጭ እንኳን ሌላ የሚያገኘው ነገር የለም ቢባል እሱ ራሱ ይበቃዋል። ሐዲስ ይጽፉ እንደኛ በአሁኑ ሰዓት አሳጥረው እንደሚጽፉ ዘግይታቸው የገባቸው እነ ኮፊዎች አሳጥረው የሚጽፉ ሰዎች አጅር አያገኙም አሉ። በአንደበታችን ካልነው ለማስታወስ ፈልገን ከሆነ ምንም ችግር የለው። ነገር ግን በአረብኛው አንዳንዶቹ ሲጽፉ ምን ይላሉ መሰላችሁ? ሷድን ብቻ ያስቀምጧታል። ይሄ ሶላት እንዳወረደ አይቆጠርም። ወደኛ ስንመጣ ደግሞ የላቲንኛን ፊደላት ስንጠቀም ደግሞ SAW እንጽፋለን። ሶላት እንዳወረደ አይቆጠርም ይላሉ ዑለማዎች። ስለዚህ በአንደበታችን ካልን ግን በቂ ነው ነው። ዘግይታችሁ ለመጣችሁ ቡና እየጠጣችሁ ነበር አራት እየበላችሁ ምሳ ቁርስ የት እንደሆናችሁ አይታወቅም እነ ኮፊዎቹ። እንግዲህ ለሐዲስ ጸሐፊዎች እቺ ብቻ እራት ማሻአላህ እንብላ ይባልም እንዴት አዳ ጦሩ የሐዲስ ጸሐፊዎች እቺን ብቻ በማድረጋቸው ትልቅ አጅር ያገኛሉ። ልብ ብላችሁ አዳምጡ ይሄንን ታሪክ ቀጥሎ የሚመጣው ومن فائدة كتابة الصلاة على النبي صلى الله عليه وسلم فيما يكتب من الكتب والرسائل والمقالات أن كتابتها نوع من الصدقة الجارية. لببلو حديثن يميصفو سوج يهونا كدين غار يتعيز كتاب يميزغا جو سوج سل رسول عليه الصلاة والسلام سم سيصفو صلى الله عليه وسلم بلو إزا كتاب لا يكسعفو إهيس أوفات شو عند صدقة الجارية يكوتر لاتشوان صدقة الجارية مالت يما تقرط يهون الصدقة مالت كملكتو كعندشي من عامت بفيد يتسعفة كتاب يحديث كتاب اسكا كياما درس يميان بوسو صلى الله عليه وسلم بلو سيانب يا كعندشي من بفيد يموتو حديث يسعفو سوية اكبروست يسو مزقبا يزقابتن أياتو الله أكبر تلك الدلو مالتو هستري يسعفو سلا جيوغرافي سلا كيميستري سلا بيولوجي سلا ماتيماتيكس يسعفو قن ترستو على كبرات جوست أياتو سلا حديث يسعفو يا إسلام مهوروك قن الناس موتو كبرات جوست السرات جو كيف تيهون اللات جوال بتعام كزيدا مو يبلت أي متعب ف فكل من قرأ الصلاة والسلام عليه فيها كان لكاتبها أجر بذلك. يعني كتاب ينببه كله صلى الله عليه وسلم يجلس ينب يعني كتاب بك أن عالم لا يالو مسلموك مثالي رياض الصالحين. رياض الصالحين النسج رياض الصالحين يسعفوت نووي نووي رحمة الله عليه عالم لا يالو مسلموك رياض الصالحين سينبو سل عند حديث سيناقرو صلى الله عليه وسلم تصفوان يعني على كل عجرو اكبرات شو استهد الله شو المالك نو لنووي يسرى مزقبات شو كفتي كمت المالك نو الله كان دنزي هاينا سو تشادرغن. قال الحسن بن محمد الزعفراني تملكته بتعام دس يميل كمنام قال يتيايازة أسدسات يغونة تاريخ. رأيت أحمد بن حنبل في النوم. إمام أحمد بن حنبل مبالوت أردت يفيكي مذهب كذا جوتوس عندنا تشو شافعي حنفي مالكي حنبل مبالوت أردت يمذهب على بيت إمام أحمد موتهو إلى الحسن بن محمد الزعفراني مبالوت سو بمنامي أحمد بن حنبل أيهوت بمنامي فقال لي علي لني يا أبا علي أنت يا علي يا بات علي كسل سمو يا حسن أبو علي نبرنا لو رأيت صلاتنا على النبي صلى الله عليه وسلم في الكتب كيف تزهر بين أيدينا إن يكو يا حديث كتاب سنسف صلى الله عليه وسلم بلن يسعفنو إن يك أبرات نسخنا أفيت لفيتاتشن صلاة ستمت أبتاي تدستنا برام سبحان الله أياتو إمام أحمد يزقاجوت يا حديث كتاب عنا يا كتابات جوست صلى الله عليه وسلم بلو صفوان كموتو بوحالا اكابري وست يا سيصفو ينبرو صلاة يمت اللي نالانو اندع بباهونو يكرب اللي نالانو يتعدلو تالاكسو ليلو دقمو. وقال عمر بن أبي سليمان الوراق يمبالو سو دقمو رأيت أبي عباتنا يهوت في النوم بمنامي على عباتين بمنامي أيهوت كدمو متوس لنبرا فقلت عباتي القدس ما فعل الله بك الله من أدركه ما ره ويسكته بيت أيهوت على قال غفر لي الله أما مروا لني على الكوريجي علي قلت عالكن عباتي بماذا بمن دنو يمار له الله وانجلهن قلت عالكن بكتابتي قال بكتابة الصلاة على رسول الله صلى الله عليه وسلم في كل حديث الله ينين وانجل يا ما ربي عند نقر بالشانول من دنا عباتي بيسلو كتاب سسف يساتشون سمتك الشي صلى الله عليه وسلم يميلو سلس أفكمينو الله يا ما رنال الله أكبر أياتو انقدي النزه يكي يا حديث كتاب يا زجاجو يا اسلام مهورانوچ كموتو بوحالا وانجلاتشو يتمارلاتشو عندو مكنيات صلى الله عليه وسلم بلو سلسعفنو انياس لمهونو يسعفنو كتاب اللي هون يا حديث كتاب كليلا سماتشو سنسا مولو صلاة كمورد اندان مسسس الا لهون عدرا يملو نجر إتشين حق يمترشا حق عند التهون فالكينو سوادن بمزعف S-A-W بمزعف اندان نالف إلعال لهون إدلا بيسبلو مالت يساكو سمسي النسا بعجرو بيتشا إيزعفا يمياس كمتنو كزي دمو يباسو عالو صلاة ياوردنو بلو دبي يمتو يميش أفرو عالو النزيهم تساستو عالو صلى الله على نبينا محمد صلى الله عليه وسلم دعا كنو دعا بجفر عيد درقن إلى الأولموت أي تجفر دعا عيد درقن سلزي دعا سكوهون در الصلاة أقتاتشن ناقر كرين بلباتشن يبتاتشن نتسمتون نو صلاة ما درقيا لبننجي بدبي በጭፈራ በጭብጨባ ሰላት አይወረድም ይላሉ ዑለማዎች። አላህ ሰምተው የሚሰሩ ያድርገን እላለሁኝ። የእሳቸውን ሐቆች ጨርሰናል። ትናንትና የጀመርነውን ከእሳቸው በፊት የተላኩ የአላህ መልእክተኞችን ሐቅ ጀምሬ ነበረ። ወደሱ እንመለስ። ሰዓት አለን። ሌላ የሚገባ አስተማሪ የለም። አኑታ ሌላ የሚገባ አስተማሪ የለም። ከሌለ የተወሰኑ ነገሮችን ጥሩ እንዳትሰላችሁ የተወሰኑ ነገሮችን እንመለከታለን። ትናንትና ያቆምንበት ቦታ ላይ ጥያቄ አለኝ። ጥያቄውን ለመመለስ ተዘጋጁ። ጥያቄው በጣም በጣም በጣም ቀላል ነው። ጥያቄው በጣም ቀላል ነው። ምን መሰላችሁ ጥያቄው? ትናንትና ከተነጋገርንበት አላሁ ሱብሓነሁ ወተዓላ መልእክተኞችን ሲልክ ሶስት ዓላማዎች አሏቸው፣ ሶስት ግቦች አሏቸው። የተላኩበት ምክንያት ሶስት ዋና ዋና ግቦች አሉ። እነዚህ ግቦች ምንድናቸው? እስቲ ለመመለስ የምትሞክሩ ትናንት የነበራችሁ፣ ትናንት ነው የሳምንት እንኳን ቢሆን ይረሳል፣ የትናንት ነው። አላህ መልእክተኞችን ሲልክ ሶስት ነገር ይዘው ነው የመጡት። እነዛ ሶስት ነገሮች ምንድናቸው ነው። እጅ ወደ ላይ መመለስ የምትችሉ ሽልማት አለ። ኑር ጀና፣ አንቺ ብቻ ነሽ ትናንትናም የነበርሽው። ዛሬማ ሀኑታ ማንቀላፋት ጀምራለች መሰለኝ። እሺ ሁለት ሰዎች ናቸው እንዴ? ሮሙ ሰላም አለይኩም ወረህመቱላሂ ወበረካቱ። አሁን ማይክ እለቃለሁ ለሌላ ተረኛ፣ እኔ ብቻ እንዳልሆን ማይክ እለቃለሁ። አሰላሙ አለይኩም። ቀጥይ፣ ትሞክሪያለሽ? አንቺ ሞክሪና ከዛ በኋላ ምንም ችግር የለውም፣ እሞክራለሁኝ። ትሞክሪያለሽ? ከሞከርሽ አንዳንድ ስጪ። ምንድን ነው ሶስት አላማ ያላቸው ምንድን ነው? አንደኛው ምንድን ነው? አላህን ብቻ እንድንገዛ ማለት ነው። ሌላ ነገር እንዳንገዛ፣ ሌላ የተለያዩ ነገሮችንም እንዳንገዛ ያንን ሊያመላክቱን ነው የተላኩት። ይሰማል? አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ይሰማል? ሁለተኛው ደግሞ የአላህን መንገድ ሊያስተምሩን ነው። ያው በሱረተል ነህል አያ 42 ላይ ያው ተጠቅሷል ማለት ነው። ቁርአንን ላንተ አወረድ ነው ለሰዎች ልታብራራላቸው ዘንድ የሚለው ማለት ነው። ሶስተኛ ደግሞ መልእክተኞች የተላኩበት እዚህ ምድር ላይ እያለን ማለት ነው። ያው ከጀሀነም ሊያስጠነቅቁንና የጀነትን መንገድ ሊያመላክቱን ሆነው እዚህ ምድር ላይ ስንኖር ማለትም አላህ ስብሃነ ወተዓላ ፊት እንደምንቀርብ የው መልቅያማ ያንንም ሊያስጠነቅቁን ነው የተላኩት። አላሁ አለም ተረድቸው ከሆነ ኡስታዝ ያው እርሶ ያብራሩልኝ። ሰላም አለይኩም ወረህመቱላሂ ወበረካቱሁ። እኔ የምጨምረው ሶስት ነገሮች ምንድን ናቸው? አንደኛው አላህ ስብሃነ ወተዓላን ብቻ እንድንገዛ መልሰዋለች እሱን። እና ሱረቱል ነህል አያ 42 ላይ ተጠቅሷል ቁርአን ላንተን አወረድ ነው ለሰዎችም ልታብራራላችሁ ዘንድ የሚለው ማለት ነው። ሁለተኛ ደግሞ ያው ሱረቱል ጁሙአ ላይም ተጠቅሷል አላህ ስብሃነ ወተዓላ በእነሱ ላይ መልእክተኛን የላከልን ማለት ነው። ቁርአንን በአንተ ላይ ላክ ነው ከማጋራት እንዲጠሩና ነቢያችን ሰለላሁ ዐለይሂ ወሰለም ሁሉን ነገር እንዲያብራሩልን ያው ተጠቅሷል ማለት ነው። ሶስተኛው ደግሞ መልእክተኛ የተላኩበት እዚህ ምድር ላይ ካለን ከጀሀነም እንዲያስጠነቅቁንና የጀነትን እንዲያበስሩን ሲሆን በዚህም ላይ ያው ነገ የውመል ቂያማ አላህ ፊት ቀርበን እንደምንጠየቅ ያንን ሊያስጠነቅቁን ነው የተላኩት። ያው ያብራሩልናል ኡስታዝ። ይሄ መሰለኝ አላሁ አለም። ቢስሚላሂ ራህማን ራሂም። አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ አላ ነቢይና ሙሐመድን ወአሊ ወሳቢ አጅመዒን። ሁለታችሁም እህቶቼ ማሻአላህ ደስ የሚል ሙከራ ሞክራችኋል። የሁለታችሁ ይገናኛል፣ አላህ ይጨምርላችሁና ባጭሩ ግን ለማስቀመጥ ሁላችሁም አዳምጡ። መልእክተኞችን አላሁ ሱብሓነሁ ወተዓላ ሲልክ ሶስት ግቦች ወይም አላማዎችን አንግበው ነው የመጡት። አንደኛው ኑረል ጀናና ሐኑታ እንደመለሳችሁት ዳዕወቱ ናሲ ኢላ ዒባደቲላሂ ወህደሁ ወተርኪ ዒባደቲ ማሲዋህ፣ የሰው ልጆች አላህን ብቻ በመገዛት ከሱ ውጭ ያለን እንዳያመልኩ ለማስተማር ይሄ አንድ ነው እንዳትረሱ የሰው ልጆች እሱን ብቻ እንዲያመልኩ ከሱ ውጭ ያለን ነገር እንዳያመልኩ ጥሪ ለማድረግ ይህ የተገለጸው ኑር አልጀና የተናገርሽው የቁርአን አንቀጽ ሱረቱ ነህል 36 ሱረቱ ነህል 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ይዕቡዱ ላሃ ወጅተኒቡ ጣጉት በእያንዳንዱ ህዝብ መልእክተኛን ልከናል አላማቸው አላህን በብቸኝነት ተገዙ ከአላህ ውጭ ያለን ነገር አታምልኩ ለማለት ይሄ የመጀመሪያው ነው የመጀመሪያው ነው ልብ በሉ መልእክተኞች የተላኩበት ዓላማ ሶስት ነው አንደኛው የሰው ልጆች አላህን ብቻ እንዲያመልኩ ከአላህ ውጭ ያለን ነገር እንዳያመልኩ ጥሪ ለማድረግ ሁለተኛው بيان الطريق الموصل الى الله والى رضاه ودع الله يميادرسون منجد لسو لجوج لمبرارات نور الجنة عند تناقر شو سورة النحل 44 قطر لينه وأنزلنا إليك الذكر لتبين للناس ما نزل إليهم ولعلهم يتفكرون سورة النحل 44 قطر ودانتم ذكرن اوردن ذكر يتبالو قرآن نو قرآنن ودانت اوردن لسوچ يتورد اللاچون اند تابرار اللاچو الى يهون التنياو نو سوستنياو نور الجنة تناغرشوال يسو لجوچ الزيچ مدر لاي يسمى الدمسي ጥሩ ዝም ስትልኮ ግራ ገብቶኝ ነው ሶስተኛው መልእክተኞች የተላኩበት ምክንያት እዚች ምድር ላይ የሰው ልጆች ኑረው መሞታቸው አይቀርም ጀሚል መሞታቸው አይቀርም ከሞቱ በኋላ የሥራ ምንዳቸውን እንደሚያገኙ ለማስተዋወቅ ነው ጥሩ የሰራ ወደ ጀነት ይሄዳል መጥፎ የሰራ ወደ جہነም ይሄዳል ብለው ለማብራራት ነው የመጡት ነው ባጭሩ ሶስቱ ሰዎችን አላህን ብቻ እንዲያመልኩ ጥሪ ለማድረግ ሁለተኛ ወደ አላህ የሚወስደውን መንገድ ለማብራራት ሶስተኛ ከሞት በኋላ አላህ ፊት ቀርቦ መተሳሰብ እንዳለ ለማሳወቅ ነው እዚህ ላይ ነበር የቆምነው ትናንትና ዛሬ የምንቀጥለው ወድሞቼና እህቶቼ ለመሆኑ የመልእክተኞችና የሩሱሎች ቁጥር ስንት ነው? አንዳንድ ጊዜ ስንሰማ 120 ወይም 124 ሺህ ናቸው ይባላል። ሐዲሶች የተገኙ ሐዲሶች አሉ። 124 ሺህ ነው ወይንስ 120 ሺህ ነው የተለያየ አቋም አለ። ነገር ግን ቁርአን በግልጽ ያስቀመጠልን አገላለጽ አለ። በመጀመሪያ ደረጃ ወንድሞቼና እህቶቼ ስለ መልእክተኞች ቁርአን በሁለት አይነት መንገድ ነው የገለጸው። የነገረንም አሉ ያልነገረንም አሉ። ልብ በሉ ቁርአን የነገረንም አሉ ያልነገረንም አሉ። አንደኛው የነገረን من بين الله اسماءهم وقص علينا اخبار اخبارهم ስሞቻቸውንም ታሪኮቻቸውንም የተረከልን 25 ናቸው እንዳትረሱ ስሞቻቸውንም የነገረን አው ኡሙ አብዲን ዌልካም አላየሁሽም ነበር ስካውን ታይተሽ ነበር ስሞቻቸውን የነገረን የጠቀሰልን የዘረዘረልን 25 ናቸው ያዙ ስክሪቶና ወረቀት እንኳን በሰላም መጣሽ ወረቀትና ስክሪቶ በእጃችሁ ይዛችሁ ከሆነ ወይም እኔ እነግራለሁኝ 25ቱን የምትል ወይም የሚል እጅ ያውጣ ወይም ታውጣ 25ቱን እነግራለሁ ኑር አልጀና አሁን ልልቀቅና ያው የቀረ ካለ ሞላለሁኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ ፈበልኝ ልልቀቅ አው ኦኬ አወራት እንግዲህ የሚጀምረው አባታችን አደም አለይሂ ሰላም ነው ከዛ ኑህ አለይሂ ሰላም ያው ቁጠሩ የቻልኩትን ያህል ነው የምናገረው ሁሉንም ካልቻልኩኝም አላህ አለም። ከዛ ደግሞ ኢብራሂም አለይሂ ሰላም፣ ሳሊህ አለይሂ ሰላም፣ ሁዳ አለይሂ ሰላም፣ እስማኤል አለይሂ ሰላም፣ ኢሳቅ አለይሂ ሰላም፣ ሉጥ አለይሂ ሰላም። ይሰማ ነበር? ማይክ ርቆ ነበር። ተሰምታችሁ ነበር? ይሰማ ነበር? እስካሁን የተናገርኩት ኦኬ። የሱፍ አለይሂ ሰላም፣ ኢዮብ አለይሂ ሰላም፣ ሙሳ አለይሂ ሰላም፣ ሃሩን አለይሂ ሰላም፣ ዳውድ አለይሂ ሰላም፣ ሱለይማን አለይሂ ሰላም፣ የኖስ አለይሂ ሰላም፣ ዘካሪያ አለይሂ ሰላም፣ የህያ አለይሂ ሰላም። ስንት ሆኑ? ኢሳ አልኩኝ፣ ኢሳ ብያለሁ። እሺ፣ ኢድሪስ አለይሂ ሰላም፣ ኢሳቅ ብያለሁ። ማን ነው የቀረ? ሸአብ አለይሂ ሰላም፣ ተሳሳኩኝ መሰለኝ። ብቻ መሐመድ አለይሂ ሰላም የመጨረሻው። አብዛኛዎችን ጠራኋቸው መሰለኝ። የሳትኩት ካለ ኡስታዝ ይንገሩን። አሰላሙ አለይኩም። መብሩክ አለይኪ ኑር አልጀና። ማሻአላ አበባ ስጧት እስቲ። ጎበዝ ናት። ሩም ውስጥ ያለችው እሷ ብቻ ናት አይደል? ኡሙ አብዲን ዘግይታ ስለመጣች ነው። ሁለተኛ ሀኑታ አለች። እስካሁን ድረስ ሁለት ሰው ብቻ ነው የሚሳተፈው። እያንቀላፋችሁ ነው እንደ የምታዳምጡት። አበባ ስጧት። አበባ አበባ አበባ። ማሻአላ ማሻአላ። ጠቅሰሻቸዋል። እሺ ኦሙል አብዲን ኮርጀሽ እንዳይሆን እንጂ እየጻፍሽ ነበር እንዴ? አብዲን አንቺም ጎበዝ ነሽ፣ ግን አሁን እሷ ስለዘረዘረቻቸው የቀሩ ካሉ ጻፉ፣ እኔ ልንገራችሁ ጊዜ እንዳይሻማብን ግን እጠይቃለሁኝ። እሺ ኡሙ አብዲን ጥሩ ጻፉ፣ ያዙ፣ ልብ በሉ። አንድ ልጀምር ነው። ኑረልጀና ከጀመረችበት አንድ በቁጥር አስቀምጧቸው። አደም፣ ኑህ፣ ኢድሪስ፣ ሁድ፣ ሷሊህ፣ ሹዓይብ፣ ኢብራሂም፣ ኢስሓቅ፣ እስማኤል፣ يعقوب، يوسف، موسى، هارون، داود، سليمان، أيوب، أيوب، اليسع اليسع، يونس، لوط، إلياس، زكريا، يحيى، ذو الكفل، ኢሳ አኩየ ኮነ። ልድገመው ልድገመው ወይንስ ሁላችሁም ጽፋችኋል? ልድገመው። ይደገም። እያንቀላፋሽ ነበር እንዴ ቢንት ሐኑሳ? ሐኑስ። እሺ ይደገም። ልብ በሉ። ይደገም። ተከታተሉኝ። አደም፣ ኑህ፣ ኢድሪስ፣ ሁድ፣ ሷሊህ፣ ሹዓይብ፣ ኢብራሂም፣ إسحاق، إسماعيل، يعقوب، يوسف، سوري، موسى، هارون، داود، سليمان، أيوب، اليسع، اليسع، يونس، لوط، إلياس، زكريا، يحيى، ذو الكفل، عيسى، محمد صلوات الله وسلامه عليهم أجمعين. የጻፋችሁ በሙሉ እጅ አውጡ። የጻፋችሁ እጅ አውጡ። ሙሉን የጻፋችሁ። ሀ ጎበዝ። የጻፋችሁ እጅ አውጡ። ጥሩ ጥሩ። ቢንት ሃኑስ ማይክ ፍሪ። ንገሪን 25ቱንም። ቢንት ሃኑስ السلام عليكم ورحمة الله وبركاته. سمع الله جزاك الله خير أبو خالد هنا الدل سلسة طاتشون. الحمد لله إن شاء الله نقضيه الصوبة الصعف المسارات هو قدل الله. بسم الله الرحمن الرحيم. عندنا نبي الله آدم، نوح، إدريس، لود، صالح، شعيب، إبراهيم، إسحاق، إسماعيل، يعقوب، يوسف، موسى، هارون، داود، سليمان، أيوب، اليسع، يونس، لوط، إلياس، زكريا، يحيى، زول، عيسى، محمد عليه السلام أولوفزن. جزاك الله خير. مايك فري. ما شاء الله. أبي باسطوات. أبي باسطوات. هي زللة تشوفي نورم. أبي باسطوات. ما شاء الله. ما شاء الله. انت زينو دفر مهون على بش الشيء عتفري. ده مو ستنا قريت انكتك على شسا. مايك لما جم راك زينو ده عشو. أبي باسطوات. ايش ያልጻፋችሁ እንኳን አበባ ስጡ። ምን አይነት ስስታሞች ናችሁ እንዴ አቦ? ሁይጉት አበባ ስጡ ያንቀላፋችሁ ነው መሰለኝ። ጥሩ። የተዘለለ አለ። ቢንት ሃኑስ ዙ ብለሽ ዝም አልሽሳ? ዙ ያልሽበት ቦታ ላይ የምጨምሪው ቃል አለ። ዙል ኪፍል በይው። ዙል ኪፍል በይው። ዙል ኪፍል አንድ ላይ የተያያዘ ነው። ዙ ብቻ ሳይሆን ዙል ኪፍል። አዎ ዙል ኪፍል ኮፊ በኮፊ በተጻፈው ማለት ነው። የወንድ ይሁን የሴት ስለማላውቅ ነው ኮፊ ስንጠፍቶ ነው እንደ ኮፊ የሆነው። ሱብሃንአላህ። ለማንኛውም አንዳንድ ጊዜ ስሞቻችሁ ያስቸግሩናል። በፌዴራሎች ወይም በአሸባሪዎች ላለመያዝ ፈልጋችሁ ነው እንዴ? እሺ፣ የቀረውን የምትጨምርልን ወይም የሚጨምርልን። ጥሩ። ይደገም ያልሽው አንዱሽ ማይክ ፍሪ። ما شاء الله تبارك الله. ولت ولت تابا ستوات. ولت ولت تابا. ما شاء الله ما شاء الله. الله يجمر ليش عندوشا. ولت ولت تابا ستوات. ولت ولت تابا. أم عبدين ما شاء الله. ما شاء الله مرت. ولتني على الكوت عند الكون يندي حنوتا. ويس سلاسارات من مالتنا. ولت ولت ياسكت عن. بتعم ترو. بتقول كلمة اللي سؤالك. بمك أتلو جين. የጻፋችሁትን አይደለም እያነበባችሁ የምትመልሱት። ሸምድዱት። እሺ፣ እስቲ ለመሸምደድ ዝግጁ ነኝ የምትሉ አንዳንድ ስጡኝ። ለመሸምደድ አንዳንድ ስጡኝ፣ ቃል እየገባችሁ ስለሆነ። በጣም ጥሩ። ቀላል ነው። 25 ስም 25 ስም። ቅደም ተከተላቸውም እንደዚሁ ነው። ልብ በሉ፣ እንደተጻፈላችሁ ነው ቅደም ተከተሉ። ቢንት ሃኑስ የዘለልሽውን ጽፈሻል። አየዋ፣ ጀሚል። እንግዲህ እነዚህ 25ቱ በቁርአን ውስጥ ተገልጸውልናል። 25ቱ ታሪካቸውን በዝርዝር ተቀሚያ። አንደኛ አደም አለይሂ ሰላም፣ አባታችን አደም የተጠቀሱት ሱረቱ ጧሃ 115 ቁጥር ላይ። ሱረቱ ጧሃ 115 ላይ እሳቸው የተጠቀሱት እንደዚህ ይላል። ولقد عهدنا الى ادم من قبل فنسي ولم نجد له عزما. ود ادم كانت بفيت وين بفيت ادرا بلا نبر رسا قرطنتن على غنينن يلال. تكتاتلو سوره طه 115 سميره 115 የሳቸው ነብይነት የተገለጸበት 18ቱ ደግሞ 18ቱ ደግሞ የተገለጹበት ሱረቱል አንዓም። ሱረቱል አንዓም ከ83 እስከ 87 18ቱ በተከታታይ የተገለጹበት ሱረቱል አንዓም ከ83 እስከ 87 እንዲህ ይላል አላህ Subhanahu Wa Ta'ala ሱረቱል አንዓም ቁጥር ጽፋችኋል ከ83 እስከ 87 እንዲህ ይላል وتلك حجتنا آتيناها إبراهيم على قومه نرفع درجات من نشاء إن ربك حكيم عليم ووهبنا له إسحاق ويعقوب كلا هدينا ونوحا هدينا من قبل ومن ذريته داود وسليمان وأيوب ويوسف وموسى وهارون وكذلك نجزي المحسنين وزكريا ويحيى وعيسى وإلياس كل من الصالحين وإسماعيل واليسع ويونس ولوطا وكلا فضلنا على العالمين ومن آبائهم وذرياتهم وإخوانهم واجتبيناهم وهديناهم إلى صراط مستقيم عنده براس كم توتشوار سورة الأنعام ك 83 እስከ 87 18ቱን ታገኛችኋላችሁ እዛ ላይ ሆኑልን ማለት ነው። ስንት ቀሩን? 6 6 ቀሩን። 6ቱ ደግሞ የት እንደ ተጠቀሱ እን ያብረን። ኢድሪስ አለይሂ ሰላም ኢድሪስ አለይሂ ሰላም የተጠቀሱበት ቦታ ሱረቱ መርየም ቁጥር 56 አይሰማ? ቱ ኢድሪስ አለይሂ ሰላም የተጠቀሱበት ምዕራፍ ሱረቱ መርየም ቁጥር 56 እንዲህ ይላል እንዲህ ይላል አላህ ወዝኩር ፊል ኪታቢ ኢድሪስ ኢነሁ ካነ ሲዲቃን ነብያ በመጽሐፍ ውስጥ ኢድሪስን አውሳ إنه السو كان نبر صديق النبي أو نتنيانا نبي سورة مريم 56 سنتكرون أمست أمست كرون ما ناتشو يكروت استي يتدك أسوبتنني هود عليه السلام هود عليه السلام الله سبحانه وتعالى انديه يقلس أتشوال كذبت عاد المرسلين إذ قال لهم أخوهم هود ألا تتقون إني لكم رسول أمين سورة الشعراء سورة الشعراء قطر كمتو حيا سوست اسكمتو حيا مست دقموا الله سورة الشعراء سورة الشعراء كمتو حيا سوس اسكمتو حيا عمس من على الله سبحانه وتعالى عاد يمي بالوت هزبوت چلا عاد يمي بالوت هزبوت ملئك تنوتشن استبابلو يلا النسو يستبابلوت عند نبيينو لببلو ودى النسو يتلاكو هودنو يعاد حزبوك ودن نسو يدذبت عادوني المرسلين عاد يمي بالو تزبوك ملئك تنوچن استبابلوان انديت لن نسو يمتو عند ملئك تنوانو يستبابلوتم عند ملئك تنوانو اهن ملس ميمي لسلين يمت ملس لين مانات قوبز تياك يولد قمو ودن عاد حزبوك يتلاكو هود بيتشان ياستبابلوتم هودن نو الله كن القرآن لاي سيجلس ازيكو مقراف لاي كذبت عادوني المرسلين على عادوك ملئك تنوكين باتك على ياستبابلو على انديت اندزيري لا تشوك على ملس لستان ويم لستان يميكين قو بس اجو دلاي سمتاچوت አልኩ ካውን በፊት ረስታችሁት ነው እንጂ ድምጼ ግን ይስማል እሺ ኑር الجنة ኑር الجنة ማይክ ፍሬ እኔ አሁን ለስቲ ለተረኛ ልልቀቅ እኔ ብቻ እንዳልሆን ካልሆነ እኔ ሞክራለሁ እንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? ኦኬ ይሰማል። አንዱሽ ይሰማል። ኦኬ ኡስታዝ በሁድ ብቻ ስላላመኑ ሁሉንም መልእክተኛ እንዳስተባበሩ ነው የሚቆጠሩ። ምክንያቱም በአንድ ነብይ የምናስተባብል ከሆነ አንድ ነብይ ያላመንን እሱን ይካድ ነው ከሆነ ሁሉንም የሚመጡትንም ያለፉትንም እንደ ካድ ነው የሚቆጠሩ። ስለዚህ ለዛ ጀዛኪላሁ ኸይራን። ከየት ነው የመጣሽው? እዚህ ውስጥ የለሽም። ሁለት ሁለት አበባ ስጧት። አንዱሽ ባንቺ ማይክ ነው የተጠቀመችው አይደል? ሁለት ሁለት አበባ ስጧት። ሁለት ሁለት ማሻአላህ ማሻአላህ፣ ጎበዝ ነሽ። መልስሽ ትክክለኛ ነው። በኢስላም አስተምህሮት፣ ልብ በሉ፣ በኢስላም አስተምህሮት አንድን መልእክተኛ ያስተባበለ ሁሉንም እንዳስተባበለ ይቆጠራል። ትክክል ነው መልሷ። ስለዚህ አላህ ምን አለ እዚህ ላይ? ከዘበት አዱኒል ሙርሰሊን፣ አዶች መልእክተኞቹን አስተባበሏል። ስለዚህ አንድን ያስተባበለ ሁሉንም እንዳስተባበለ ይቆጠራል። መቼን ያለ ለሁም አኹሁም ሁዱን አላ ተተቁን፣ ወንድማቸው ሁድ ለነሱ ባለ ጊዜ አላህን አትፈሩም እንዴ ሲላቸው፣ እኒ ለኩም ረሱሉን አሚን፣ እኔ የእናንተ ታማኝ መልእክተኛ ነኝ ሲላቸው፣ አሻፈረናል አንቀበልህም ሲሉ አላሁ ስብሓነሁ ወተዓላ ሁሉንም እንዳስተባበሉ ወሰነባቸው። መልእክተኛ ለመሆናቸው የተጠቀሰችበትን የቁርአን ምዕራፍ ከነ ቁጥሯ ጥቀሱ ብላችሁ እንዳትሳሳቱ። ሱረቱ ሹዓራ ቁጥር ከ123 እስከ 126 ድረስ። ሷሊህ አለይሂ ሰላም የሚቀጥለው ሷሊህ አለይሂ ሰላም የተጠቀሱበትን እንይ። ስንት ቀሩን? አደምን ለብቻ አየን፣ እድሪስን ለብቻ አየን፣ ሁድን ለብቻ አየን። 18ቱን አንድ ላይ አይተናል። ስንት? አራት ቀሩን። ሷሊህን እንመልከት። ነቢዩላህ ሷሊህ ነቢይ መሆናቸው የተገለጸባት የሆነች ቁርአን ምዕራፍ እንመልከት። አላሁ ስብሓነሁ ወተዓላ እንዲህ ይላል፣ ከዘበት ሰሙዱን ልሙርሰሊን إذ قال لهم أخوهم صالح ألا تتقون إني لكم رسول أمين إني لكم رسول أمين. سورة الشعراء كمتو أربع عند اسكمتو أربع صوست. سورة الشعراء كمتو أربع عند اسكمتو أربع صوست. ترجموا من دنو كذبت ثمودون المرسلين ثمود يمي بالوت هزبوش ملئك تنوشون أستباب بروان ما تشني أستباب بروت إذ قال لهم أخوهم صالحون صالح يمي بالو وندما تشول النسو بالاقزي على تتقون الله ناتفرم أني كل النان تتامان ملئك تنيانا نسيلات تشو እንብየው አሉ አስተባበሉ ይላል። አይሰማም? መህዲያ ሱረቱ ሹዓራ ከመቶ ሀኑ ታጽፈዋለች ከመቶ 41 እስከ 143 ትርጉሙን ካልሰማችሁት፣ ከዘበት ሰሙዱን ልሙርሰሊን ሰሙድ የሚባሉት ህዝቦች ሷሊህ የተላኩባቸው ነበሩ። ሰሙዶች መልእክተኞቻችንን አስተባበሉ አለ። ኢዝ ቃለ ለሁም አኹሁም ሷሊህ ሷሊህ የሚባለው ወንድማቸው ለነሱ ባለ ጊዜ አላተተቁን አላህን አትፈሩም ምን? እኒ ለኩም ረሱሉን አሚን እኔ ለእናንተ ታማኝ መልእክተኛ ነኝ ሲላቸው፣ አሻፈረን አሉ መልእክተኞቹን በሙሉ አስተባበሉ ይላል። ሹዓይብ ቀሩን። ይቀጥላል። ሹዓይብ አለይሂ ሰላም የት ነው የተጠቀሱት? ምዕራፉን እኔ መጀመሪያ ሱረቱ ሹዓራ አሁንም سورة الشعراء كمتو سبع سدست اسكمتو سبع سمنت سورة الشعراء كمتو سبع سدست اسكمتو سبع سمنت شعاي بيت تكسو بتنو اندات رسو عندي احتلال لك انقصو انا قصو تشو كذب اصحاب الايكة المرسلين رسلين إذ قال لكم رسول أمين لب بلو عندي هلال تككل سورة الشعراء كمتو سبع سدست إس كمتو سبع سمنت نبي الله شعيب نبي مهونات شون يتدك أسجبات مئرافنات الله عندي هلال كذب أصحاب الأيكة المرسلين يجعك كوابال تبيتو تشملئك تنيو تشون عاس تبابلو إذ قال لهم شعيب شعيب لن السبع لقزي على تتقون الله نتفر من دي سلاتشو إني لكم رسول عمين إني تهمان ودن أنت يتلاكو ملك تنيان سلاتشو أشافرا آلو يلا سلزي سورة الشعراء وست كقطر متو سبع سدست اسكا متو سبع سمنت شعيب يتتك اسوبتنا سنتك ارن سنتك ارون سنتك ارون سوست هولت انوتا انكلفش متا مسالين ويسر بوشال شاهير لما تقبش بنا هون باننا شمالتنا هولتك ارون هولتك ارون ترو هولتو حيا عرتنيو ذو الكفل بالال يا ذو الكفل بالال ذو الكفل يتني تتكسو سورة الصاد سورة الصاد سورة الصاد قطر أربع سمنت سورة الصاد قطر أربع سمنت عندي إلى الله سبحانه وتعالى واذكر إسماعيل واليسع وذا الكفل وكل من الأخيار واذكر إسماعيل واليسع وذا الكفل وكل من الأخيار واذكر إلى جوال رسول عليه الصلاة والسلام أوسع إسماعيلنم يسعنم ذا الكفلنم أوسع وكل الهلوم من الأخيار كمرت أمرت أتشونات شو دلال الزيبوت هلاي صوست نبياتو شلاك تتكسوت إسماعيلم يسعن ذا الكفلم تتكسوال إن ياقل لمن دنو لذا الكفل بيتشا ماسر جاد رقاني تتك أمناو ما أنات المتملس اللين ما أنو اسمي ملس اللين تياكي أولد قمو إتشي القرآن أنكس أوستوا صوست نبياتو تتكسوال إسماعيل يسع ذا الكفل كن إنيا يتتكمنو لا ذو الكيف لنبي النتن يتتكمنو لمن هلتو نسال تتكمن باتن أستوسو ملسو كربنو أستي يمي ملس ويمي متملس نعم سكاون درس مي قرمو كن واندال أيهم مزي روموست حانوتا رومو يسيتوش نون دي يسيتوش روم نون دي ويستنيتو نمي أدامتوت ويسي اللو بتاقر جاتا اللي جاتي يك امو مركنو نو اوكي اوالتشين امو نواز تككر اس كاون درس ان دواندن اجيس ياوت عرايهو استي واندوج كالاتو لالله بلاتو جاوت بتساساتوم قدلن ارا واندوج يا رب ان دواندن إنا لله وإنا إليه أدمنوش واندوشن انجدي مشانيتنو كزيرو موست يلو ما يقرنا يا رب العالمين توروش إشار البكة أي باند فيتو اهتو تشي يالكن دينا قرنا واندمو تشي يالكن يكونو يتنا قرنا لوت اهتو تشي بيتشانو ملو كاوم بحالة بكة ما شاء الله كاوم بفيتو مكون دزابي ينبرا استي أمت موكر أهتي مع الناس أمت موكر أهتي فهم بحالك ألقى بيتشالو واندموشي أهتو تشيل عالل هندوشا مايك فري ይስማል ያ ጀማ ኦኬ ያዙል ከፈለ ነፍሱ ቢስሚላ ነብዩ ዙል ከፈለ የተጠቀሱበት ሱረት ስዋድ ብቻ የነሱን ብቻ ማንፈልጋው የኢሳና የኢስማኤል ሱረታን አመለ ተጠቅሷል እና ለዛ ይመስለኛል والله والله ማይክ ፍሪ አላህ አሁንም ስጧት አበባ አቦ ሁለት ሁለት ስጧት አንዱሽ አይደለችም እኮ መላሽዋ ሌላ ናት ቀድም የሃንዱሽን ድምጽ አሃ اختي في الله نات اهلا وسهلا اختي في الله بيت مكل اندمطاش كن اناوكم ان لمانኛውም ውጭ ሀገር ያላችሁ ለኡختي في الله قالቶክ متታገኝበት መንገድ ብታመቻቹላት አጅር ታገኛላችሁ ጎበዝ እህታችን ናት በሌላ እየሰረቀች ከምትገባ በቀጥታ እንድትገባ አይዋ ኢንሻአላህ አንውታ ኢንሻአላህ ብላለች ለማንኛውም ጎበዝ ናት እህታችን የመለሽው ትክክል ነው አንዓሙስት ስለተገለጹ አንዓሙስት ስለተገለጹ እዚህ ቦታ ላይ መግለጹ አያስፈልግም የመጨረሻው 25ኛው የነብያቶች ሁሉ መቋጫ የምድር ብርሃን ለዓለም ብቸኛው እዝነት አዘል ነብይ ሰለላሁ ዐለይሂ ወሰለም ሙሐመዱን ረሱልላህ ሰለላሁ ዐለይሂ ወሰለም እሳቸው ናቸው የመጨረሻው ወማ አርሰልናከ ኢላ ረህመተን ሊልዓለሚን ያላቸው እሳቸው ብቻ ነው ከእሳቸው በፊት የነበሩት በሙሉ ለወገኖቻቸው ብቻ ነበር የሚላኩት እሳቸው ግን ለዓለም ብርሃን ለዓለም እዝነት አድርገን ይላክነ ይላቸዋል ሰለዋቱ ረቢ ወተስሊማቱሁ ዐለይ እሳቸው የተጠቀሱበትን ምዕራፍና አንቀጽ እንመልከት ሱረቱል አህዛብ ቁጥር ሱረቱል አህዛብ ቁጥር 40 ላይ ሱረቱል አህዛብ ቁጥር 40 ላይ የሚያንቀላፉ ካሉ ጻፉላቸው ሱረቱል አህዛብ ቁጥር 40 ላይ እንዲህ ይላል አላህ Subhanahu Wa Ta'ala ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين وكان الله بكل شيء عليما ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين وكان الله بكل شيء عليما لبل محمد كو يانداتهم وندلج أبات هيدلم على صلى الله عليه وسلم رجال يالاتشو تلالكو تشنو እንደምታውቁት ወንድ ልጅ ተወልዶ ያደገላቸው አልነበረ ሁሉም በልጅነታቸው ነው የሞቱት ልጆቻቸው ወንዶቹ ማለቴ ነው ስለዚህ ከናንተ ውስጥ እኮ ይላቸዋል ሰሃቦቹን ይያናገረ ከናንተ ውስጥ ያንዳችሁም አባት እኮ አይደለም አለና ወላኪን ረሱልላህ ነገር ግን ያአላህ መልእክተኛ ነው አለ እቺናት ማስረጃዋ ولكن رسول الله يا الله ملك تنانو وخاتم النبيين يا نبياتوچ ሁሉ መደምደሚያ እና መቋጫ ነው وكان الله بكل شيء عليما الله በሁሉም ነገር አዋቂ ነው እነዚህ ናቸው እንግዲህ 25ቱ የት እንደተጠቀሱ እነማን እንደሆኑ በማስረጃ አስደግፈን አይተናቸዋል እርግጠኛ ነኝ ለሚቀጥለው መሸምደድ እንኳን ባትችሉ ምዕራፎቹን ቁጥርና ምዕራፎቹን ከነስማቸው መሸምደድ እንኳን ባትችሉ የጻፋችሁትን እያያያችሁ ተመልሳላችሁ ግዴ ተስፋ ይኖረኛል باذن الله عز وجل فهؤلاء 25 كلهم انبياء ورسل እነዚህ በአጠቃላይ 25ቱ የአላህ መልእክተኞችና ነብያቶች ናቸው ይላል ሁለተኛው ክፍል ስማቸውን ያልነገረን ታሪካቸውን ያልተረከልን ከነገ በስቲያ ነው የሚባለው ከነገ በኋላ ሐሙስ ማታ በአላህ ፍቃድ 3 ሰዓት ላይ በእኛ አቆጣጠር ውጭ ያላችሁት ስንት ሰዓት እንደሆነ አላውቅም በእኛ 3 ሰዓት ላይ ሳውዲ ያላችሁ አረብ ሀገር ያላችሁ 9 ሰዓት ላይ የተዛባ አቆጣጠር ነው በዛ ሰዓት ላይ እንገናኛለን ስማቸው ያልተረከልንና ስማቸውን ያልነገረንና ታሪካቸው ያልተተረኩልን አሉ ይሄንን የሚያሳዩ የቁርአን አናቅሶችን ይዤ ለመቅረብ እሞክራለሁኝ አላህ የዚያ ቀን ሰዎች ይበለን በሰማነው የምንሰራ አላህ ያድርገን የእስላም ካዳሚዎች አላህ ያድርገን ሙስሊሞችን ካሉበት ጭንቅ ፈረጃ መውጫቸውን ቅርብ አላህ ያድርግልን በያለንበት አገር ላይ የእስላም ካዳሚዎች አገልጋዮች አላህ ያድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار يا لاغبوتن صالح يهونو بالوچ الله يستاچو يا لاغبوتن صالح يهونو ميستوچ اندالل وندوچ يلوم براچفنيا روموست سلازي لسيتوچو بيچا نو دعاء ما درغو يا لاغبوتن اهيتوچاچين صالح يهونو بالوچن الله يستاچو ازي روموست يميتنيوتن بالوچ هايستاچو نو ملوني مكنياتوم انقلفاموچ سلهونو አንካራ ጀግኖች ታጥቀው የቆሙ ሷሊህ የሆኑ ባሎችን አላህ ይስጣችሁ ያሏችሁን ደግሞ ሷሊሆች ያድርግላችሁ ልጆች ያሏችሁ ልጆቻችሁን ሷሊሆች አላህ ያድርግላችሁ በዛች ለሊት እስክንገናኝ ድረስ ወአኺሩ ዳዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ከርእሱ ጋር የተያያዘ ጥያቄ ካለ ወይ السلام عليكم ورحمة الله وبركاته دمت يدرس يا جماعة جزاكم الله خير جزاء أستاذنا الله يتأمر اللوت الله يدلوت الله يتأبكوت الله بجنة فردوس كمرت أتو سويت الله يادرقوت إن شاء الله بإذن الله صوب استماروت إنيا بسمانو الله تتقامي وشادرقن ይህን ለኛ ያደረጉትን ዱዓም አላህ ለርሶም ይወፍቆት ኢንሻአላህ ቢኢዝኒላህ ጥያቄ ያላችሁ እንግዲህ ያው ኡስታዝ እንድሉን ሰጥተዋል እጃውጡ ኡስታዝ ስካይፒ ልክ የለውታለሁኝ አዲ አድርጉኝ ኢንሻአላህ